يقول الاستاذ رحمه الله بسم الله الحمد لله والصلاه والسلام على سيدنا محمد رضي الله عنه قال من احكام من تسعد وازواجا من تشاء اعمال من تسلم فقال بعضهم لا اتزوج النساء وقال بعضهم لا اعصي الله وقال بعضهم لا انا والاجراس فبلغ النبي صلى الله عليه وسلم ذلك فعند الله واثنى عليه وقال ما بال اقوامي قالوا كذا وكذا لكن يصلي وانام واصوم وافطر وازوج النساء فمن رغب عن سنتي فليس مني. የተወሰኑ ሰሃባዎች ተወጣጥተው ነቢዩን በቤት በድብቅ የሚሰሩት ስራ እንዴት እንደሆነ ለመጠየቅ ሄዱና ተነገራቸው። ይሰግዳሉ፣ ይተኛሉ፣ ሴትም ያገባሉ፣ እንዲሁም ደግሞ ይጾማሉ። በተወሰነ ጊዜ ጾምንም ይፈታሉ ተብሎ ሲነገራቸው ጥቂት ነው አልነሱ እንኳ ማታ ሙሉ ይሰግድ ያድራሉ፣ ሁሌም ይጾማሉ፣ ሴትም ያገቡ በቃ እንደሚባል ነገር ነበር። ሊባረክ የጠበቁ ጥቂት ናት ብለው እኛ እኮ ከሳት የምነገረን እሳቸው ከዚህ ወደ መጣም ያለፈን ወንጀ ከወዲህ መጣም ይሏል። እኛ እንደዛ አይደለም። ስለዚህ እኛ ተግተን መስራት አለብን። አንዱ እስከ መቼም አንተኛው አዳሩ ሁሌም ሙሉ አዳር ይሰግዳለዋል። አንዱ ሁሌም ይሰማል አላጠቀማል። አንዱ ምንም ሴት የሚባል ነገር አላገባም። አንዱ ፍራሽ አልተኛም። አንዱ ደግሞ ስጋ የሚባል ነገር ጭራሽ አልበላም አለ። ይሄ ነገር ለነቢዩ ተነገራቸውና በኋላ አገኛቸው። እናንተ ነው ይሄን አላችሁት አሏቸው። አዎ በሚበላው አልሐምዱሊላህ ወሐደሁ ወረሰለሁ ብሎ አላህ ወዳደሱና ተላለቁና ከዛ የሰዎች ሁኔታ እንዲህ የሚሉት ምን እንዲህ ነው አሉ። በዚህ ዘገባ ይህ ሚል አፍታሁን ላ አቃፉም ለአላህ እፈራለሁ አተበረት አላህን ተዛለሁ ነገር ላኪን ሰድ ይሰግዳለሁ ዋናም በተወሰነው እተኛለሁ ዋቱም በተወሰነ እጾማለሁ ውፍትር በተወሰነው እፈታለሁ ወዘኒካ ሴትንስንም አገባለሁ ተመረጅ ማን ስነት የኔን ስናያጠላ ፈለይሰሚ። ስለዚህ የስራ ብዛ ላይ በአግባቡ በስርአቱ ነው መከተሉ ነው ኢብራው ማለት ነው። ወይዩ ቀውሉ ተዓላ እነዚህ አሉ ላስፈርም ጠይባት አላላሁ ለኩ ስለዚህ በኢስላም ለአርባንም በኢስላም ባህታዊነትና እንደውም ደግሞ ሉክሲና እንደው መመነን ማለት ነው ዳርን ስቶ ማለት ነው። ያኒ በተወሰነ ከስብትቶ በተወሰነ ደግሞ እዚሁ ራሱነቱን ስቶ ወጥቶ መኖር ኢስላም አይፈቅድም። በአግባቡ ነቢዩና መከተሉ ቢያቢት አካል መናሀፈ ፊጥረትን ፈሊየስተሱነ ቢሱነት ነው ሚስነት የሚካ يعني ينين مفتر ودرسو سنان الكثر كنين سنان الجنو تدار مياتنو هو فمن رجيب عن سنة فليس بيه سلسي تدار يريد سنان ليلام تميز عروض أربعون مستوى المرسلين أرات نجار كتدمو نبياتو سنانو النكاه والسواق والتأثر والحياة حياة مدرك شتوبة تقام تدار مياتنا اليوم دمو سواق مدرك يدرو نبياتو شم يقدمو سنانو بمالس سناتوال. ሌላው ያው ትዳር ሲይዝ አላህ ያግዛል ብለዋል። ያኒ ለሰው ሰው ተላላ ያግዛቸው ተገቢ ነው። ተላላቁን አላህ አይሁን ነው። አንደኛ ከሐራም ይጠበቅ ይላል። ሁለተኛ ጂሃድ ያደርግ። ሶስተኛ ከባረን ተፈነ ጣሪ ወጣ ሊሙካታው ያደርግ። ሌላው ደግሞ እዛ ዘመን ያለው ፈቃድ ይስተከመለ ሊስፈዲ የሚሉ ጂማስ አማቷል ፈለተከላ ፍንስል አኸር ነው። ሌላው ያው ትዳር ሰይጣንን ከሚዋጉበት አንዱ ነው። ነቢዩ አለይሂ ሰላቱ ወሰላም ቢቲን ስታቸው ዘልቲ ቃረችና ከዛ ወደ ባለቤታቸው ዘይነባ ወይም ሰፊያ ጋር ተገናኝና መጡ። አንዳንዴ ሴቶች ሰይጣን በእነሱ ሆኖ መጥቶ ይወሰውታል። አንድ ሰው ሴት ካልሆነ ሴታ መጣ ቃልም ወደ ሳት ጠንበል ሊያርና ከጀላ ደግሞ ወደ ቤተሰቡ ጋር ይህ ያድን በሪቱ ላይ የተፈጠረውን ከያከስምነታ በማተናጓል። ሌላው እንግዲህ ያው በሱ ግር ለነቢዩ ኡመት ባለፈው እንደጠቀስ ነው ማበረከት ነው። ያው እችን አለም እንግዲህ እንደሚታወቅ የእስላም ጠላቶች የእስላም ግዛትን እንዳለ አማኒ ነው ማለት ነው። በሁሉ ውስጥ እንዲያደርጉ ነው የሚያሰቡ። እኛም ሲሞች ግን ይሄን አለምን በሙሉ የሚያስተዳድር ነው የሚቆጣጠር በገፍ ኡመትን መተካት መቻል አለብን። ትዳር ብቻ ፍላጎት መዋጣ ብቻ አይደለም፣ ብዙ ጥቅም ነው ያለው። በአንተ በሳ ዝምድና ውስጥ የሚፈጠረው የእሷ ስምንት ወገኖችዋ የአባቷ የአያት እናቷ ሁለት በኩል አራት በኩል የአባቷ አራት በኩል የአንቴ አራት በኩል ልጅ ሲጨመር ደግሞ እንደገና አንቴ ስምንት ነበረ እሷ ስምንት ነበራት። የሚፈጠረው ልጅ ደግሞ ስንታ ይሆናል? ስምንት ለስምንት አስራ ስድስት ወገን ይፈጥራል። ያ ሰላም እንደዚህ አርጋ ታስተሳፍራለህ ነው። ስለዚህ ተረከባል አደፍና ቦታ ያለው ነው። በኢስላም ችላ የሚባል አይደለም። ያለው ወጥልክ ተግባር ነውና እንደማንም ዋጋ ችላ ብለን እናሳልፈው አይገባ። ያ እንግዲህ ናደም ሰዎች ራስን ፍራታቸው የሃያት ኢክታዲ ኢኮኖሚ ይወቱ ማለት አባላችበት ሰው ሲዳር ሲኖረው ቁም ነገረኛ ነው በቤት ነው ይበላ እንዳልፈለጋ አይሆንም ውጭ አያድርም ያለውን ሁኔታውን ደግሞ ንብረቱን ያስተካክላል ብዙ አለው ጥቂት ሙሉ ተናግሯል ይሞቹ ወንሰብ ነው ቃስ ረዲየላሁ አንሁ قال رد رسول الله ابن على عثمان ابن مزعون التبتلا ولو اذن له لاختصينا التبتل ترك النكاح ومنه قيل لمن يمن بتول سعد بن وقاص رضي الله عنه يا الله ملك الدنيا رد رسول الله على عثمان بن مذعون التبتل عثمان بن مذعون بميبار صحابي تبتل معناه كتدار مقرب وين مراكن يعني ودك على الرجل فهذا تبتل انكفاء منك على قبا مارك اندالة يعني ودك على الرجل عثمان بن مذعون ميبار وعادل هجرتنا عبا شام مطوان مدينة مهدوال كذا دمو مدينة لمسلموت مدينة سيهيدة مجمرة مدينة كتسددون مسلموت يموتا اي عثمان بن مذعون نو الثورة الجنة وليلنا بخاري بسكيسة نبروتان ولو أدين له إلا سعد بن مذعون لست بيتفق أدلت إيه تفتر بايك أو موت نورو لم يكتر به النورو لست سينا إن رأسا إن قلاتنا يسيد في الله إن دائم ورد إبادة عند مصرات يعطى تبقوت أنت يا إبادة بقوت منورو حلال هنا وخبار الاعتذار انت تتذكر لك لا يتقبل ايه عباده انا بقول بنيات هون عباده انا لكن هاتهم امتنا من البعض يجل عباده يجل يقول ايش لا ايه يا دمو بذو امه متفرابته هنا ايه اللي بس يتراكم انت عارفوا انت وليو انت عارفوا انت ودلاو انت يوتو زغرا في الارض لازم تقول اي ان الجوزك عليك حقا لو مستم حقا لا ولي زوجك عليك حقا عند عند سمعت لا بسلاط سمطان مستوني ذا كتبوا ارغات ايه ده جاي عندنا اكتبوا كل ده نغرا سميرونا አንዳንዱ ምስቱን ማያቀን ይሄዳለሽ ማይ አንዳንዱ ደግሞ ጀርባ ከሳ በስተቀር ሰላት የሚባል ነገር ማያቀው ሁለቱ መተካካት እና ረብ ከላይ ካቀጥ ወዲ ደውይ ካለ ካቀጥ ነው የፈሰን ከባረ ለተሳለፈው ታዲያ ወር ይቀባል ከዛ ደግሞ ለጌታ ምትገዛበት ጊዜ ሊኖር ይቀባል በተወሰነው በቃኑ ከዛ ጊዜ ለቤት ተጉዳ ምን ልጆች ኖሮ ህይወትን ተስተካክለበለ ወይ ምትከስ ወይ ምትነግደው ነው መሆን መቻል አለ ዘንብላ ማስተን ይቻቁት ማታ አይደለም ኢስላም ማለት እኮ ሱብሃንአላህ ሁሉም ነገር የህይወትን አጠቃላይ ጉዞ ያስተማረን ዲን ነው ማለት ነው አተበቱ ተርኩ ኒካን ማተው ማለት እንቂጣ ወሚኑ ወተበተ ኢተርቲል ወሚኑ ለማርያም አልባቱል አለ ማርያም አልባቱል አላዝራ ድንግረው ረቱ አዝራ ማለት የወንድ ፍላጎት አንደበራሳ ወይ ወንድ ፍላጎት አንደበራት ያለ ውሳኔ ሆኖ ግን ካለ ወንድ ኢጣል እንዲወልድ አደረገ ነው እጥ ነው ታዛ وقيل ان من فاطمه معلمه بتكفلاته بتول تبلالت جاءو بتول عند بزمانه النساء اللي كان نبر يعني بلاد يقول كذا يثبت لها النساء زمان وين دمو يثبت لها نفاس حسن طوات ولدا مشي كده نفاس قرطولات قمولات ها ساجدالتشنا مريم بتول يبالال كذلك فاطمه بتول بيترسو رضي الله عنهما سيدتان نساء العالمين ارمي حبيبا رملا ابن ابي سفيان اكي عبشا تصدى نبر مجمرا عبشا كهيدو كمسلموش بالوا مسلم نبر مكة لاي دينات انداسك قوات انداي نقوات شو ششتر هيدو الله يطبق ان بالوا عبشا كهيدو على نسارة هنو موتا كذابو على نجاشي سلمو من بلو لسا ودى 30 اوفية مالتنا 30 باروات ببادة جنسي يعني لسا مالتنا ولمهروا ستو يعني ወደ መዲና ለነብዩ ቢሮአቸው አነጃሺ ማለት አባቷ ሳይተን ቀድማ ተልማለች ረማ እንትና ኡሙ አቢ ረምላ ቢንት ሱፊያን ከዚያ ለና قال يا رسول الله አንቺ እንኪ ኡክቲ ኢብኑ አቢ ሱፊያን ይሄ የአባ ሱፊያንን ልጅ አግባ አለቻቸው فقال አወተ ቢና ዛሊክ ትወጃለ ከይደላ አለባል فقلت نعم او لست لك بمخرج انا متاغو ليلى اتاغو بيه علي لمتي كني بقر ليلى يفلغو بيه علي لوتو ማለት እንግዲህ ያው እስካም ይፈቅደው ነገር ሴቶች ሰሃባ ሴቶች እንግዲህ ምንም ይከብድ ቢሆን ኖሮ እንደኔ ያስተናግዱ ለጥረት ቢሞክሪያ እንደኔ ቢሆንማ ሌላ ላሳደቡ ነበር ያው ያገባለሁ ስላላችሁ አግቡ አይደለም እኔን ብቻ አግቡና ሌላ አይጨምረን ይሄ ወደኒ ዛሪካ ወአቡ ማንሻላካኒ ፊ ኸይሪ ኦክቲ በዚህ በትዳር አለም ከሚጋራኝ በላት ይሄ አግቡ ስለዚህ በትዳር አለም ሰምኔም አልሆነ ዘርቶም እናድር በጣም ደስ ይለኛል አለቻቸው ሁኩም መጣበታል እንግዲህ ውጭነታቸው የዛሬ ሴቶች ግን ሁለት ማምጣት መሞት ነው ከምትመጣ ወይ ሙስሊም ተገዛለ ወይ ሰማ ገደል ነው ሱብሃንአላህ በርግ በጣቢያ ሴቶች አውጣው ይጣላል እና ለከተበል ገይረት አለሚታ ነገር ግን ይህ መጥላት ማለት ነው ይሄቷ ሙስሊሞች ይሄቷን ማለት ነው ይገድልና ጭራሽ ካን ይበድል እስታ እንዲበድራ ታደርጋ ይገባ ከአላህ ጋር ተባባሽ ወላሂ በዚህም በቀር ጊዜ አሁን እንደ ባለው ኮንፊደንስ አልባር ማለት በቀር ጊዜ ወላሂ ሰው ተቆጥ ደርሳ ለሚላ ተጋኛ ሁለት ማምጣት በቃ ቃልቻውም ጋር ወንዱም ጋር ሴቱም ጋር ምን ሆኗል ይላል ምን ማለት ነው ምን ሆኗል ባይ ሁለት ሲያመጣ ምን ሆኗል ትርጉሙ ምንድን ነው መጀመሪያ ምን ሆኖና ነው እንደዛ የሚባለው እዛ መፈቀደው ከሆነ አመጣ ካላስ ባረከላህ ማሻአላህ ሱና ያደረገ እንዲህ ነው ማለት ሌላው ጭራሽ ከሆነ እና አንዳንዱም አንዱ ሲያመጣ ጭራሽ ሲለሱ ይተፈፈፈለታል በጥቅሉ ያው ቤቶች እንግዲህ እቺ እሷ ጋር በትዳር የምትሻረካት በሁለት መልክ እንደምትሻረካት ማመን አለባት ነው አንደኛ የእስላም እህቷ ናት ሁለተኛ ደግሞ በአንድ ባል ነው የሚያድሩ ሶስተኛ ልጆቻቸው ወንድማማቾች ናቸው ሱብሃነ አራተኛ ደግሞ ያው የነቢዩ ነቢያቶች ያደረው ኢብራሂም ሁለት ልጅ ነበራቸው ቁርአን ዳስተም ሳራና እንትና አቡበክር ከሶስት በላይ ነበራቸው ዑመር እንደዛ ነበራቸው ዑስማን ከዛ በላይ ናቸው አሊ እንደዛ በላይ ናቸው ምናልባት እነዚህ ፋራራቸው ግን እንደው ነኡዙ ቢላሂ ሚን ዘካለ ኩፍር ቃል ጋደር የሚያስገባን ጉዳይ በጣም አስቸጋሪ ነው ወይ ነሳራ እንግዲህ ምን አትቆ ነው ከአንድ በላይ ፈቀድ የሚባለው በኢሳ ዘመን በተውራት ትክክለኛ እስላማዊ ህግ ነበር በዛ ጊዜ እንግዲህ ወይ ከሴቶች እጥረት አንጻር አንድ ፈቅዶ ነበር ለኛስ አራት ተፈቅዷል ከዛ በላይ ፈቀደው ስለዚህ ይሄንን መቃወም ሴቶች ሳይገባቸው ነው ይሄን አታውስ ለስከ ምክረ ወአሐቡ ማን ሻረከ شوفك في خيبر الى اختي فكم عندما يبقى على وقت فقال ان ذلك لا يجوز يا مالك يقولني لم قالت فان المحدث انك تريد ان تنتهي تديتها يا ابو سلامه يا عند مشتاچون دمو بريلا بوته ولدشات ينجرالي ታገባላችሁ የሚባል ነገር ወሬ ከመጣለሁና ያን ከመታረጉ እኔ ለኔ ይሄታግሙ አለቻቸው ቃል ሲንዱ ምሰለማ የው ምሰለማ አለ የእናቷን ታጠርከ ወንድናም አው ቃል እና ለምለም ተኩ ረቢበቲ ቢሂጅሪ ማ ሀለፍሊ ያን የንጀራ ልጄን በኔ ጉርጊ በኔ ሲረ የሌለቱን ካባሽ ሆን እንደዛ እንኳን ባትሆን አትፈቀደልኝ ለኔ ሊአን እና ለብነቱ አኩ ምንረዳ አርዳአት ወባ ሰላማተ ወይበት فلا تعرضن فلا تعرضن تعرضن فلا تعرضن عليه بناتكن ولا اخواتكن سلاذي ام حبيب ايه استلاتو حلال اكتون الليهم يانشي كهيت الوار وان تجمعوا بينا وقتين بلوار يعني انت تجاك عقبا احتوان عند لا معقبات احتشارب شاكيك انتوان بين باباتن تكمر بناتن تكمر اكتوان انتظر شاكيك لان يا باباتن بهتون بناتن باباتن يناتوان بهت مالتن لا يجوا بين المرأة وأمتها ولا يبطل بين المرأة وخالتها أيها إنك إذا فأت ذاك أطعت مرحامه إن كانت ركا زندنا تتكور طالات لا الكبرى على الكبرى ولا الكبرى على الكبرى عند هنا ليه لا نموت سلاجتو يا أم سلامة عند الزيوم دمو ربيبا يا الجرى لجاجتون لستاقبونا يا أم سلامة يا أم سلامة عند السلاجتو آه السابة نيسر يا الناس ينجرى يريدون كابات تقول حلالتو ليه لا منك لك لنك رأسان لا لعقبا يقوت يا ودني لجنا انيننا ابادا ابا سلامان سويبا يا ابو لحباري اتبتان عليك يسان ابادنا اني سلذي يقوت يا ودني لجنا ሁለት ከልካ ያለባት ነው አንደኛ የምስቴ ልጅ ናት ወባይኩም ላቲ ወጆሪኩም ቢንሳኩም ላቲ ተከልቱም ቢሂ አንዲት ሴት ካገባት በሌላ ወደ ወለደቻት ልጅ ማለት ነው ያቺን ሴት አግብታ የቀረብካ ተገናኛ ከሆነ ልጇ አትቻለ በእለም ተኩን ዘከብ ላይ ፈራጅና አለይኩም ኢላ አላህ ጀለ ወአለ ይሄ ማለት በአንድ በኩል እንጀራ ልጄናት በሌላው በኩል ደግሞ የወንድሜ የጡት ወንድሜ ልጄናትና እንትን የወሂ የወንድሜ ልጅናትና አትቻልልኝም ብለው አለ ያው ይሄን በከታ እንግዲህ ያው ይሄን እንግዲህ በጡት በጥቢ ዝምድና ለኛው በኩል ያው አይቻልም እንደዚሁ ከዛሪካ የሴትያ እህቷ አትቻለም አንድ ላይ ማግባት ወአንተ ይሄ ምን ልውታ የጡቱ ታሪማ ሙአበድ ይሉታል ፍቃዎች እስከ መቼም ነው ከዛ ባል እናቷን ቢፈታት ባንዴ ከቀረብካ ነው ቢፈታትም ልጅቷ አትቻለም አይደለም አንድ ሴት አግብታት አንድ ከቀረብካት ሴትያን ቢፈታትም እናቷ ታሪማ ሙአበድ ይሉታል ታሪማ ሙአቀት ይሉ ነገር አለ ሙአቀት ማለት ግዛው ሴትያ እህቷና አንድ ላይ ማግባቱ አንድ ላይ ሲሆን እንጂ አንዷን ከፈታት ሁለት ፈታት ይዳ ካለፈ ወይም በሶስት ከፈታት የሚቻል ካይቻላል በሚለው ከሄድን ማለት ነው ከፈታት የፋ ይህን ይቻል ይላለች ግልጽ ነው ይሄ መረጃ አቅርቡ ሻይድ የው ነቢ ሪዛታ ሩቀያን ሰጥተውት ለዑስማን ቢረውት ከሞተች በኋላ ኡሙ ኩልሱም ዳሩት ይላል ቁርአን ወአንተ ጅሙ በይ ወሁድ ማለት አንተ ጅሙ በይ ለኡክተይ ነው ወአማ በተናጠል ትግሪ በይ ለኡክተይ ሲባል ምን አለ ያ ያ ኢታማሞችና የወንድማማቾች ልጆችን ማግባ አንዲት ሴት ያገባሃል ያ እንደገና ደግሞ ያክቷል ልጅ ብትጨምር በቃ ወይም ደግሞ ያጎቷል ይሄ ችግር የለው አብደላ ቢን ጃፈር ሁለት የኢታማሞች ወይም ያጎታማሞች ልጆች አግብተዋል ግን እቺ ሴት ያክቷል ያባቷ እሂት የናቷን እሂት የራሷን እሂት አንድ ላይ ማግባት አይቻልም ነው ሐላል ነው ካልሽ ኩፍራ ድርሳ ቁርአን ተወሰነ ተሰጥቷል ሁሪ ማለት ማዱ ወናት ወአኻዱ አማት ያኺል አያት ደ ወአባ ሰለመ ስወይባ ስወይባ ምትባለዋ هي مولاه الذي لا قال عبد المهدر ذكر ابن مندى وقال وقد في اسلامه صلى الله عليه وقال ابن مندى لا اعلم احدا اثبت اسلامه وكانت خديجه تكرمها وهي على ام ملك ابي لهب باب اولاد الملك نبره وسالته ان يديها لها فامتنع فلما هاجر رسول الله اتاك ابو لهب وكان رسول الله صلى الله عليه وسلم يبعث اليها بسيره وبشتوه حتى جاء الخبر انها ماتت سنه 70 مرجع من خيبر عزيز ايش انجدي سويبا بتباله يا ابو لهب ملكنا ነብዩን እንግዲህ ያው አጥብታለች ያው ያሁን እንትና ያ ያ አባ ሰለማና ያን ነብዩን አጥብታለች ከዛ እንትን አርጋለች ይላሉ ነብዩ የተወለዱ ቀን ሄዳ አበሰረች ይላሉ እንትን ቀን ተወልደው ነበር ስታበስረው ጊዜ ለገሰስ ብሎ ፈታት ይላሉ ይመጣልና ፈታት ለዚህ ቢላ ማረ ከዲጃ በጣም ታከብራል ነበር እንዳው ሲትል ለኔ ስጣት ቢላ ሲለው ነበርና አይተጣጥም ነበር ማለት ነው ከዛ ያው ነብዩ አለይሂ ያከብራል ነበር ልጅ ምናምን ይዘይሯል ነበር እናድርጉላን ነበር ራጂም ተው አልሰለመችም ይላሉ ሰልማን ቢባ ነገር የለም ከከተቡ ግን ተመለሱ ሰነት 90 ምናል ሄጅራ ሞታች ትስወይ ባንትባለው ማለት ነው እንግዲህ ጥውት እናታቸው ናት ያው ባሰለምም ማለት ነው أبا سلمة سيمومانو عبد الله ابن عبد الأسد ابن الأسد عبد الله ابن الأسد بالا هي انجدي ولدت هجرة الدوال كذا دمو مدينة هيدا بوهالا موتوال كذا برسو كموتا بوهالا يسون مست يعني نبيو أقبوات المسلمان دين عند دينت أمية فلا تأردن علي بناتكم ولا أتاكر بلين تلقي أي تشالم بلو آل بسا يمي تشال مصلاح نبري هجير أقوال التشالتو ስለዚህ ይሄን አረጅ እንጂ ቢቻልም ለሌላም እንግዲህ ቢቻል ቢሆን ኖሮ ጥሩ ተመኝታ ነበር ማለት ነው ነብዩ አለይሂ ሰላቱ ወሰለም قال اوروات اوروات بن زبير قال توي وتوي ማለት ማውላት الادير يا ابو لهب مولانا ايه ابو لهب ይባለው በጣም ለምን አዛ ከሚያደርጉ አንዱ ነበር ቤቱ ከሳቸው ቤት በጣም ነበር በጣም አዛ አደርጋቸው ነበር እንዳውን እሳቸው በመስጠሙን ለሳቸው በመዛቱ ቁርአን በቃስ ወርዳለ ተበት ያዳ ኢላጅ ወጥ ማዝናኑ ማልባ ከሰብ ያዳና ዳታ ለሀብ ዑምራ ሰማተረጠብ ሲጂ ታብሩ መተደም ቢላ ተወረደው በሱ ነው ሳይተል ሞቷ በጣም አዛር ግን የውመ በድር ለዘመት አልወጣም የሆነ በሽታ ነገር ያዘ ይላል እንደ ካንሰር ሆነ ከሰውነቱ ነፋፍቶት እንዳለ ሰውነቱ ሰው እንደማይቀርበው ሱብሃን ታግማማና ሰውነቱ ፈነዳ ይላል ነው ኡዙ ቢላ አቡ ለሀብ በነቢ ያላደረሰው ደባ ያላደረገው ደባ የለም ይላል ብቻ ካን አቡ ለሀብ አተቀሃ ነቢ ተወልዳሉ ቢላ ሲታበስር ያለ እንግዲህ ነቢዩ እንደዛ እንደዚህ በቃሉ አላለም እንደማን በዚህም ድናው መሰረት ያው የቲም ሲነበር ባታቸው ሁላ ይያሉ ስለሞታ ደስ ቢሮት ፈቷት ነበር ሁላ አርጓን ነበር ፈርዳቲ ነብይ አጥይታለ ፈለማ ማት አቡ ለሀብ የሞተ ጊዜ ኡሪያው ባዱ አሊሂ በመናም አዩ ቢሸርሂ በመጥፎ ሁኔታ ሲቃይ ዳይ በጀሃነም ሲሰቃይ በመናም አዩ قال ما ذلك انت من اجاتمها አለው ያየው ሰው قال ابو لهب لم القى بعدكم خير خير ببرك منم علىيو كانك ለያው بالا من خير አለኝና غير عني تؤيد من هذه بإتاقتي سويبة كذلك بين السنسر والسبا وكذلك مكاتل يهون وها إتطال لو سويبان بمفتاته إلى الزيجلي من دنوج هذا الجليل من الله الذي كفف العذاب عن أبي لهب لإذكه الوليدة التي بشرت بولادته إلى إيه إبدي ياو خصوصيانو إيه إتطوال ያልጣላታቸው ቢሆኑ መጀመራ በስታቸው ውላዳ እስትብሻር በመሆኑ የመውሊድ ሰዎች እቺን ነው ያገኙት በከሚሉ ነገር ይሄን ደዮናን ባታ ያዚን በመሆኑ መቼ ተከተላቸው ከዳንም መቼ ዳና ይሁንምና ደግሞ ይሄ ያዲቱም አይደለም የኡርዋ ቃላት ነው ትክክል ነው ቢሚለው ራሱ መውሊድ ማድረግ ኢባዳ ቢለ ነው የሚናደርገው ያ ሌላ ይሄ ሌላ ነው ብቻ እንግዲህ ያው ይሄ ለሱ ክርስቲያኖ ሌላም ቢያው አላቡት አሊም ማለት ነው እሱ ይደግፋቸው يعني سمع إشاعاتهم إن دان الزوج إن تزرقوا أي نفسنا ويدعلوا يا إيشي خاصنا نفسه إيه بيو تعمل هو إيشي مكان كل مش نقرأ في سلاطة الرجع الله مثلا لا ودي أجبر أحسن عمرا في لغون إن جيهون نقرأ ببرزك على ميال لون نقرأ يا يوم كافرنا أستو بتنا قرأ كافرنا يهون من حق نوم دنر يا أهون بالله وجزينا وذا في جنة قبتو بجنة عندان دي كذي كذا كذا ويا كذي نا رفتا كذي يا مارتنا عزيزم يا كارون أستو مكة المولد مسرة مرة جهون من مارت آيات عزيزم عندنا أي خبر ورينا عندنا أروان أو راو هذه سيد الله ولكن هناك جدار كنعم تلزم رسائلنا لذلك ما عندنا لجون مدار مارتيتون لجون ستم تيون لاندسو ونسويون جين اقبع ونظم ايتين لستمنا من مستعار مارتيكر لهم باهم زمن افراط الشيء بوروت هاي طوال فرحاتي عندنا كرون فعلا كرنا في وين ركزت تبقى من عمل ياسر الى بابا يندر جاي يعني شكر لهم اسلام روسو كوانا لجيل وسط يا اخي اني اريد ان انكحك احدى ابنتي هاتين نبي يديروا الله سبحان الله كذلك عمر لابو بكر لعثمان افطان كان نزعين فالقالني طيب وعن ابي هريره رضي الله عنه قال قال رسول الله لا يجمع بين الرجل لا يجمع الرجل بين المرد وامد ولا بين المرد وخاونا على الكون ما في اتيا ما انا بابا تو اهل عند سيدي كان قبا يا بابا تو انا مين اتفطان يا ناس انا مين شا يا شو ما تفطان ما قبات اي شيء منه عند لا يمسبتبنا ايهين عند كم مسلم كفتات يتشالال እቺ ሺአዎች የለች ይቻላል አሉ ሺአዎች እቺን አዲ ለምን በቁርአን ይለም ያኛ ወንደቱ በእነ ነው ሰይ በቁርአን ተጠቅሰ እነሱ ቁርአን ይወጣ ይደም ሺአዎች አዲ ሳይቀበሉ ቆሻሻ ተጎች ናቸው ባሁን ዘመን ሱና ሊሽረሽሩ ሀታ አሜሪካ ተጎን ጎን ምትደግፋቸው ዛሬ እነሱ ናቸው ሺአዎች የለሱና በጣም ጠርናት ያላወቀው በጣም ጥሩ ተዘማም ይመስላል ያላላ እንደነሱ ይመርጣል ለሱና ጠሮች ናቸው ቁርአን ላይ የለም ይቻላል አሉ ዑመር ኢብኑ አብዱል አዚዝ ነው ኸሊፋ ራሺድ ተጋጭ ነው እሺ ሁሉ ነገር በቁርአን አለም ይከተል አው ሰላት ሲያምን ይዘሩ አስራሚ ነገር አምጡ ያ ይዘሩ ረካአትን ይላል ይዘሩ እንግዲህ ቁርአን ላይ አምጡ እቺ ዘካተ ለማልባነ ነው በቂ መልበስን ይወጅባል በበግበስን ይወጅባል ዶር በስን አምጡ አላችሁ ይሄ ባሪ ሳይደናወቅ ነው ቢሮ ረድ አደረገባችሁ ይላል ሰማነ ከረዛይ ቢቁዳም ፍክታቢ አልሙግኒ ፍክታቢ ንካህ وعن عقبة بن عامر رضي الله عنه قال قال رسول الله صلى الله عليه وسلم إن أحق الشروط أن توفوا به توفوا به يوفى به من رواية ما استهلت به الفروج عقبة بن عامر رضي الله عنه أن يا الله ملاك نبي الوال إن أحق الشروط يشرط أحقه تقبيه لأما لسا ميتقبى ما استهلت به جروا بدائم يعني لسا هنا قال ذنب قال تقبه يأما لنبه قل كم يأما لسا قال تقبه النقر وانا وكلكم من رأينا የተወሰነ ደግሞ ድሮ በጃሂልያ ለሴቶች ማህር መስጠታቸው በጣም ጉድሉና አናሳ ነበር ይበድሉ ነበር ሴቶች ወወይስተፍነ ፍንታይ ወለፍሊኩ ፊሂን ወማትር አለይኩ ፍልክታፊ ያታመ النساء اللاتي لا تنفونهن وترغبون ان تنكحوهن والمستذين من الى اخر من الولدان التي ما تكون جامعه ስለዚህ ፈርጅ አላደረጋችሁ በትላ ጠይ ምን ለማለት ፈልጎ ነው يعني عند ሰው ከገባው ቃል ያማላው በጣም በጥቅ የሚፈልግ ነገር ቢኖር ኢትያን ሐላል ያደረገበት ነገር ሐላል ያደረገበት ሐላል ይተወለድ የገባበት ምንድነው ይሄ ምን አስይዛል ለኢትያ ማለት ነው يعني ይሄ ነገር አድርግልሻለሁ ቢሎ ማለት ቢሏል በዛ መሰረት ተስማምታ ያገባት ሐላል ያደረጋቸው ነው ያን ነገር ማማላት አለበት ወለማውት ወለት መልካዩታል ባጭሩ ማለት ነው ብዙም ባህት ቢኖርም አንደኛ ከተማ አስቀምጥሻለሁ ሳውዲ ወስድሻለሁ ሽርሽር ወስድሻለሁ ማኪና ይገዛልሻለሁ የሆነ ነገር አንቺ ገዛልሻለሁ ብሎ ቃል ገብቶ ከሆነ ይሄንን በመግባት መኪናን እሺ አለችውና በዚህ አረጋባች ትንሽታ ነው መልካላ አደረገው ይሄ ነው ማማላት አለበት ይላል ወቢኑ ኢማሙ አህመድ ኢብኑ ሐንበል ወኢስሐቅ ተሰን ይሄን ይላል ወዲ ይቆይ ምን ቀይ ወጋ ወጋይሩ ምን ለማይ ሰነ ተሰይላል وقال امام الشافعي اذا كان مقتضى العقد عقد يفرده نجر كهور كالسكنة والكسوة والنفقة والمعر السيء أنا ذا ليلاو جدا يدلل من البعض ما ذبو كمال لو من يدل كهين لو ويسر قهتان قهتان سلف دي معرفنا نكاو كدارو بعد الشاو يفرده نجر الباسات بيت قلب ማህሩአን ከሆነ አው ሌላው ግዴ ለማማላት አይዝም ይላል ያደርገው ያን ይችላል ያድርገው ይችላል ግን ግድን አንልም ምክንያቱም ግን ይሄን መጀመሪያ ሴቶች መሰረት ሰርጥ አይደለም ይሄ ሰርጥ ማለት ሌላ እንዴ ያለው ሰለባው እንዳውም ሌላ ላስተማጣብኝ ቻለች ይላል ነገር ይሄ ውድቅ ነው ይሄ ምክንያቱም ሸሪዓን መንጣር ነው ሌላ ላስተጋባብኝ ምትል ካወለ ወይም ደግሞ ሌላ ቦታ ወጣ ላትይ ወይም ደግሞ እኔ ላስፈታኝ ወይም የሆነ ነገር እንትን ምናሚ ወጣ ካወለ ይሄ ውድቅ ነው እፍ ነው ወንጀል ነው كل شرط ليس في كتاب الله فهو باطل وإن كان مئة شرط من شرط ليس في كتاب الله فهي باطل إن كان مئة شرط بذات المشرط إن دارو تمارتنا إنسانون نكام يسفر جو قد يكون مادرق أي قرينا ليلاو تكميلنا وقالنا يعني الجن إهد مقواس شرط أيضا لم تيتوش مجمرا إن هذا الجسال قرع سملات بابنا درجاء إلي إني سوني يتدار فيفلق قالنا فيفلق قالنا فتفلق بلا مادرقنا فالذاب على جسلنا قالنا تاتر جلادا እንዴ በቁራ ወጣ ታናባትና የሆነ ቤቱ ነገር ወጣጣና አገዚያ ሰራተኛ ጣፋ ስራ በዛተኛ አጣጣ መጣብላ እና ድርጋለ ብሎ ነበር ከራስ በቀፊታ እንግላለች ፍርድ ቤት ትሄዳለች ከዛ ዱባይ ትገባለች ልጅና ባክፋት ይወጣለች ስለዚህ እስላም አስቀምጧል ምን አረጋል እስላምን ያው የሚያሰናግደው ሰው ጠፍቶ ነው ሲግሩ ከዚህ ትምህርት አያገኙም ብዙ ጊዜ እኮ በትጁራው ዳዋ ብዙ አያደርጉም ታጥራ ወለች ላን ነቀተውለች ሳዋር ቢትደረገው ደብቃ ቆዳዋ ያደርግም ዱአ ደማ ያደርገው ስለ ሴቶች በተመለከተ በደንብ ደማ ማድረግ መቻል አለበት ጥቂቱን ከተባማ አንድ ቀን ስለ ሴቶች አንድ ቀን ስለ ትዳር አንድ ቀን ስለ ፍት ሁሉም ነገር አለበት እስላም ለሰላበት አውቀን እናስተምረው ነው ያመጣው ስለ ፍት አካም ማቁዶች አለ አሁን አንዱ አደውለች ይልን ባለፈው በሶስት ፍትቻለው ቢሎች ከዛ በኋላ ወደ ስላጊሎች አስተርጠው የተወሰነ አመት ቆይተን አሁንም ጥሎን ተፋዋል ጂራጂሎ አለ አይደለ ፍት እንደማንም ጋር እንደባቃ እንደ አባቱን ጀራ ነው መሬት ነው ያባቱ ባሪያ ነው ፈርጨሳ ለይ ጀግና ለኛ ጀብደኛ ይመረቃል በጥቅሉ ማስተማር ግድ ይለናል ነው ምን ጥሎ አው ማህረንም አው ማህረንም ያው ማከዲር አቅቱ ከሆነ ማህረን ነው በብዛት በዋነኛነት ይመለከት ግን ተዋናኝ ማህሩ ነው ሌላው እንደዛ ነው ማከዲር አቅቱ ከሆነ አው ሁሉ ይቻላል ከገባው ማለት ነው باي جبا محروما قد دلال قل قال جبا كونه دمو يباسه نونه محروما واجب عنده نبي عليه السلام مهر سايسك وإن مهر سايسك قاتل يدار وزاد أمين لم يدار حرام نو يدار يا لمهر ما دار راجه قول حرام نو يدار ولا قلت اسمع يستعي راسوا من دلنو راسوا مع ننو قلبا مستبر كويسة وثلاثة مصابت يدم قاسة نو لتيك يا مهرم هي قد مستقط على لبك دلال دمو ايه ما تبربر يقول ما تكرر دمو هو نجر عباد بلو فانت اتساوي بات دمو تنبرنا سوى الدنان دين عرق البر بلو ما تعمل يدم فإن تمنى لكم عن شيء منه نفسا فراسة التوجيه كادن يهونون الهل وآد النساء صدقات إن مهلا ملكو صالو تزاد حلمان صالو تزاد واجبنا مهروع واجبنا يا ابن نجدي تفاتا لقد تكاش ووقتو مصد جدنا ما تايدا نجاتي تفتر መጥፋሽ ቢሮት ሁሉ መጥራት አለበት ግድ ባይሆን ያው ማሩ ግድ ቢሆን በሶስት መልክ ነው ይላል አንድ ራሱ ከወሰነው ሁለት ተተቃቀው ቃዲ ከወሰነው ሶስት የቀረባት ከሆነ ማሪ መረከታል ያ አላህ ወመስተምታቱን ቢይ ቢሆንና ፋዳ ስላላህ ጾም አጥተለሰ ወአጁሁ ሆናለው ደሞዛቸው ነው ያለው ተራሉ ወአጁሁ ሆና ኡጁ ደሞዛቸው የዚህ ደሞዛቸው አማሽ ሞስሊም ስለ አንዶን ታዲያ የሚገባትና ለከፈ ይለው ግን ብዙ ባይወደድና እንትን ባይሆን ይመረጣል ያለው አክሰንተ በረከታ ያ እንትና ተማህራቱ አጠር ቀለል ያለ ይመረጣል ብዙ ሰዎች በማህር ውዴ ውድ በመሆነ ተነሳ ብዙ ወጣቶች ባይሆን ውዴ የተለያየ ነገር ማለት ነው እንድናው ከትዳር ወደ አራ ቢለው ለብዙ ፋይሳ መጋለጥ መጥቷል አባቶች እናቶች ማህር ማስወደድ ይገባቸው እንደ ጽሙ እንደ ሁኔታው መስጠት አለበት ቢበዛም ችግር የለም ካልሆነ ከስማም አነስተኛ ነው በትንሽ ቢሆን ገንዘብ የሚባል ነገር ከሆነ ይቻላል እዛም ቶሎ ካዳው ምን አለ ነገር ወደ 500 አካባቢ በዘመናት ይዛ 5000 4000 እንደውኔታው ይሁን የገልኝ አብዛኛው ቢለው እዛው ይክሰር ያዲ አስራ አፍራህ ያን እንትን ድንካንን ፉንዱክ ይከራያል ቂያማ ድለቃ የብር ብዛት ይከሰከታል ምስኪን እዛ ቆሽቶ ያረራል ይሄ ኢትራፍ አላህ ይጣላው ስብሃነሁ ወተዓላ ነው እንዳ ጻፍታም እንዳ ጽምስታ ማሩ ከዛ እንዳ ጽምስ አርግ ነው ጭራሽ የለማን ሰርግ ሰርግ ማለት አይደለም ድርፋል እንዳል እንታል አፍታው ተባለ ሰው ሁለት በሬ ሶስት በሬ ያርፍ ስራፍ አንይደው ወይ ስድስት በሬ ያርፍ ስራፍ አንን እንደ ደረጃ መካከለ አንድ በሬ ያርፍ ወንጀል አንይደው ከዛ ማነስ ቢለው ደግሞ አንድ ቁጥ ጋር ወንጀል አንይ ካልሆነም ደግሞ ያለው ሰው ሸውላ ሽግር ልጅ ያለው ወንጀል ካልሆነ አምስት ያዘጋ ችግር የለው እንዳልቂሙ ነገር ግን ያው ሰውት ብዙን ጊዜ እንትን ነው ዝና ይወጣል ነው ሼክ በሂደውን ዝና አይዋጥላቸው አሁን ሰርግ ብዙ ሰው መጥራት ይችላል ሰርግማ ችግር የለም ያለው ይቃመታል እንደው የሰርግ ማድመቁም አንዱ ኢዕላኑ ብዙ ሰው መጥራት ነው ይላል ግን ቡንከር ይከተታ ይከፋ ይደረግ ይከፋ ዳዋ ወይም ደግሞ ወነ ከተ ጋባብዶ ይሄን ትምህርት በተግባር በቀጥታ አይቶ ሴቶች በግላቸው ግን ታውጡ የሆነ እንትን ከበሮን የመጡ አንዱ ወኑ ብቻ ነው ወረት ወኑ ብቻ ነው እሺ አይቻልም ዳ ይሄን ያደረጉ ይጣፋጣምቷል ማጃጃ ሰው አንዳንዱ ነው በድብቅ እንደ ጣላፋ ነገር ይወጣል ሰርክ የሚባል ራስም የለም ይዞ ይጣፋል ሌላ እናታሳ ወንድማ ይሄም ሊካ አይደለም حرام ነው ባንለው በጣም ሱናን ጥቷል የደዋ ሰዎች ተመስና ሰው ሁለት ጊዜ ተግባር አለ ባታርግና ባለፍቱ ሁለት ጊዜ አንዴ አስተናገር ብቻ በአካል ተግብር ሌላ ይላል ይሄ ብቻ ላይ በቃ ለደዋ ማለት መከለቻ ዘይት ምፈራረክ መደማ وعن ابن عمر رضي الله عنهما ان رسول الله صلى الله عليه وسلم نهى عن نكاح الشغار والشغار اذا وجد الرجل ابنته على اي زوج الاخر ابنته وليس بينهما صداع فهو ما لنه رجون ثمدار مالك كنكاح الشغار كتلوا على ورثه روح نتباوه نكاح الشغار بجاهل لا شغار في الاسلام الى هذا بجاهل يا نبر نكاح الشغار مالك من دونه سويو رجون يستطع لاندو قصو يرسو يستطع لدواوط عدو خلاص يا انجد محرم يدن بمحال ايه النظر لك عدركوتا ايه متفق على تحريمه بين جميع العلماء ايه حرام منهم خلاف يدبسن الى حرام لا تسمعهم مهر تسطاتهم انا انا وخبار ايش مهر كالد لا انت مش ايه سطاعات لا نيم انت سطاعات فلو اوضن جيد يتشار ايشار لترسل لما اوت يتشار الى ايه مهر عدبسن نظر جيد ራጁ አይቻልም ይላሉ ይሄ በሴቶ ተጽኖ አለበት ይላል ፍቃደኛ ካልሆኑ በስተቀር ሴቶ በከተስማሙበት ማህር ከተሰጣ አይሰየው ነው ሴቶ ካልተስማሙበት ማህር ካልተሰጣ ይሄ አይነት እንደው አይቻልም አረ ላ ሽጋራ ፍትላም ወሽጋሩ አይዘውጅ الرجل ابن ذيራ انا ይዘውጃቱ ይዝረው ልጁን እንትሆን እንደዛ ወለይ ተበይ ነው ሰዳካ ለይለት ሰዳካል ይቻላል ማለት ያሲን ነው ነገር ግን ራጁ ነው ሰዳቅም ካል አይቻልም በፊቱ ተጽኖ መፍጠር ነው ራሷ ወጣ ይሄም ደግሞ ያለ ማህር መዳር ወይ መዳር እንደማይቻል ይሄ ሰጠን ነው የጃሂልያ ትዳር ነበርና እስልምና ገርፍቶታል ወለሊ መዲና ረዲየላሁ ዐንሁ አንነ ነብና ሚካኤል ሙጣዲ የውመ ኸይበር ወአለሁ ሚሁምር አህሊያ አለ ነብይ ነብይ ለሻካ ሚካኤል መከረ ግላል የኸይበር ቀን ወአለሁ ሚሁምር አህሊያ ሚካኤል ሙጣዲ ይባላል መጀመሪያ አረቦች እንግዲህ የተለያየ ሀገራት ይሄዳሉ ሀገሩ ሙቁ ነው ራሳቸው ተፈጥሯቸው እንትን ነው ስሜታቸው በጣም ፍኩስ ነው ስለዚህ ሻዋይ በዛባቸው ነበር እንግዲህ አላህ ነው በዛ ጊዜ ለዲን እንደፈ ስለሆነም አላህ ሰጣቸው ያኒ እንትን ሊሆን ይችላል ስለዚህ ለሴቶች ሁለት ሰዎች ነው ነገር ነው ነገር ሰጥቷ ዝም ብሎ መገናኘት ይችላል ነበር ይሄ በዛ ጊዜ እንደልካ ሐላል ነበር በዛ ጊዜ ማለት ነው ነገር ግን ከዛ በኋላ የውመ ኸይበርም ከለከሉ አሁንም ተፈቀደ ከዛ የውመ ፈቲ መካ ከለከ እስከ የውመ ቂያማም ድረስ ከወዲህ ጀምሮ አይቻልም ብለው ከላስ ዘዘጉት ይላል አሁን ይካለ ሙጣ ከወዲህ አይቻል ሰሃቦች መካከል ይስተላፍ ነበር መረጃ ሳይደርሳቸው የተወሰነ ይፈቀደ ለሚል ነገር ነበራቸው በኋላ ደርሷቸው ሁላቸው ኢጅማ አድርጓሉ ስለዚህ ይሄ ሙጣ የሚባል ይሄ ስርያ የሚባል ነው በሰሜን በኩል ያለው ስርያ ይሄ ስርያ ራሱ ባጢል ነው ስርያ ራሱ ይሄ ምናልባት የሚያመሩት ትንሽ ማነሲያ መዝሐብ ሴትያ ማለፈት ከሆነች ራሷ ሊካ ማሰርች ላይ ወመውከት ይችላል ያዘ ቀውል ከዛልክ መርዱድ ነው ለዘውጅ المرአት المرአታ ولا ዘውጅ المرአት ነፍታ ቢሏል አይው المرአት ነካ ግሬድ ዘውዲያ ባሪካ ባዲላ يعني ليس للولي مع السيد امر من الحديث يعني ولي ما لنا فتكه ونكه سيتيات اذا زيدوا مالته ليسجدات ايشلم انجي نكاح يا الله راسه ما سكت زادك ما راسه يدلم ايه كونه فتم تيون لجاغردم تيون ولي اساس الله نكاح ما سر ايشلم نو يا قال هون نكاح سري يا مالك باطل لا ايشالم نو تلك وانجل سندنا سند يا ولو شقيوش قالوا انكم يا دوات تاسوا ما تقدر يا سري يا مالك سرقوش نو ይሄ በብዛት ባደረ ያለ ነው በመሳቡ ደረጃ ይሄ ነው ምናልባት መረጃ እስካልደረሰው እስካሁን ተጠቀመው حرام ነው የሚለው መረጃ እስካልደረሰው መረጃ ደርሶት እንዴ ካለ ይሄ ሌላ ነገር ነው ይሄ በቃ ቁርአንና ሐዲስን መጋጠጥ ነው ስለዚህ ኒካህ ሙስአሚ ይባል በዛ ጊዜ ነበር አሁን አይቻልም ኒካህ ሳይታሰር ወሊ ሳይታሰር ዛኒካ ኢላ ወሊ ሳይታሰር ወአንኪሁ ቢላ አላህ ጀለ ፋንኪሁ ሊዛኒ يعني ኒካህ ወልዩ ሳይታሰርላት እንዲሁም ማለት ሰውዩ ማለት ኒካህ በትክክል ኢስላም ባስቀመጠው መልክ ታያክሩ ተስማማው አንራዲ ወአንተራ ከይፈስኩል ወይና ቃል ከማይቱል እየተስማምታ አንተስማምታ በማለት ቃዲ ምን አገባው ስምነትን ካማድረግ ይሄ ሌላ ኬዝ ነው ወጣቶቹ በተማሪዎቹ ባሁን ጊዜ በጣም ደውላሉ ይጠይቃሉ ትልቅ ችግር አለ ስለዚህ ይሄ ነው አባትናቱ ትምህርት አጥተስ አንዲንም ይሉታል አባት በዛ ኢስላም ተፋቅሯል እንግዲህ ስለዚህ በዛ የባየው ነገር ሲሉ ወንጀል አይወጣሉ አንዲት ሴት አልበላ ታረፈች ጠይቃት ካነ ከሆነች ቶሎ ቢላ ይካቻታ አላዛ ማይታ ምን ታቆረ ከሳ መቀራረብ መነጋገር የለብህም ነው ስለዚህ ይሄን ልክ ወንጀል ነው ዚና አንድ እንደማን ዋዛ ቢታይ ነገር አይደለም ላሁን ጊዜ በጣም ተሰራፎ ተራይዳን በቃን ነው ሙስሊሙ አይደለም ወጥቶ ሴቶች ቢሶባቸዋል በጣም አስቸጋሪ ጊዜ ነው ያው እኛ ሙስሊሞች እስላም ባስተማር አስተምሮ ሙስሊሞች ካላስተማርና ካላቀምናቸው በስተቀር መንገዱ ክፍት ነው እዚህ ዚና ልትሰራ ሙሉ ሀገራችን ዚና በር ከፍቷል ከዚህም በተጨማሪ አታስገድድ ዮትሪስ ኮንደም ተጠቀመ ቢባል አዋጅ የሚታወጅበት ስብሓንላህ ዚና ስራ ግን ችግር የለም አያት አንዳንዱ ደግሞ ማታ ማታ ዚና የለም እታይ ቤት የለም የሚላል ማታ ማታ እቴ ቤት የለም በቃ ማታ ማታ ዚና ይሰራ ፊናሃሪ አኩሉን ወኪታ ወፊላይሊ ከምሩ ወኒሳ አላ ነዑዙ ቢላ በቃን መብላ ነው መልበስ ነው በቃ በማታ ከምርና ሴት ነው እንደምሽ ዳልቶች ስብሓንላህ ታዲያ ቆሰ ተከለ ባግባቡ ፈቅዶ ለስካራት አግባ ጀግና ከሆን ካንቲ ሺ ባንድ ማግባት እንደወዳለ እንትን እንትን እንትን ተፈስ ይገባ ወጣቂ ያማ ተራራ ሰማይ ደግሩ ተነሱጣ እንደ ተባለ ከደው አልተው ሐራሙ ቀለውታል ምን ሆነ ሐላ እንዴ ሰማይ ተቃም እንዴ ምን አርከይ ምን አርከይ እኔንም አንተንም ነው ጀሚያን ሙስሊሚን ነው ጀሚያ ሸባብ ስለዚህ የኒካ አርካኖች አሉ ሽሩጦች አሉ አርካኑ ሲጋ የሚባል ነገር ነው ሲጋ ቃላት ይደራለው የሚል አባቷ ወይም ደግሞ ያባቷ አባት አያቷ ወይም ፈርዳ ወንድሟ የወንድሟ ልጅ ባባት የሚተው ወንድሟ መዳር ማለት ነው ሌላ ደግሞ ዘውጁ ደግሞ ወይም ያወከለው ወይም ያሁኑ አባቷ ያወከለው መዳር ወይም ዘውጁ ራሱ መቀበል ወይም ደግሞ ያኛው ያወከለው ለተቀበያለው ማለት ኢጃብ ቀቡል ዘወስቱካ ልጄ ዲግኒቲ ብዙ ቴሌቪዥኖች ካሉ ሲማን ይከፍላሉ ተመሚዲራው ምናልባት ቢዴ ሲል ሁላቸው ቢዞቹ ናቸው ምናልባት ሰርቪስ ልስላል አንድ ሴት ሲማን ባይጠቅ ፋጢማ ጀሚላ ካሚላ ሚባል ሴቶች ካሉ ልጄ ፋጢማ ግሪታለው ይባል ሲማንንም ልጄ ሚል ሁላቸውን አካትላ ለልፉቃዎቹ ብቻ አንድ ካለችው ሲማን ባይጠቅ ልጄ ግራለው ማለት ይችላል ያ ደግሞ ቀቢልቱ ማለት አለበት ይሄ ላኒካ ያው ሲጋ ዋናው ወሳኙ ማለት ነው የኒካ ዋናው ኢጃብ ቀቡል ነው ከወሊ የሆነ ኢጃብ ወይም እሱ ካወከለው ኢጃብ ያ ደግሞ ከዘው የሆነ ቀቡል ማለት ያኛው ደግሞ ወይም ከወኪል የሆነ ይሄ ከሌላ ስብሓንላህ ኒካው ውድቅ ነው ሁለት ምስክር አስፈልጋል ያኒ ወልየን አዲል መሆን አለበት ሌላም ሌላም ዜናዎች ሁኔታዎች አሉ ይህንን ማድረግ ነው ያው ማህሩ ቢጠራ እዛ ላይ ጥሩ ነው ቀደም ሲል ያው ኹጥበተን ኒካህ አለ እሱም ሱና ነው ሌላው ነዘሩም ሱና ነው ማየቱም ሱና ነው ቢያይ በጣም ተመራጭ ነው ይሄ ባይቀርተው ማሌላ በሱና ውስጥ በሌላ ግን ፈን ነገር ማየት ማለት ፊትና እጃን ወደዛ ጅውር ነው አብዛኝ ይሄን ይላሉ ፊቱ የጉንጅና መለያ መለያ እሱ ነው መለኪያ ሌላው እጁ ማየቱ ደግሞ የሰውነቷ ለስላሳና ወይም ደግሞ ከርዛዛ ተካራ መሆን በዚህ ይገለጻል አለ ሌላ ቦታ ማየት ያስፈልግ ነው ጅውር ለማ የተወሰኑ ሌላ ቦታ ማየት ይችላል የሚል ሁኔታ አለ ሸርጥ ግን ከልዋ ሳይኖር እንዲሁም ደግሞ ሁለቱ ብቻ ሳይሆኑ ታስፈቅድ ማየት ይችላል ይላል ተደግፎ ማየት ይችላል ይላሉ ምኑ ሌላው ይቻል ሰምላ ለማን ያማሩ ካልዋ ካሊና ሚላል ምናልባት ይሄ ናድር ነው ምክንያቱም ይሄ በሪስ ውስጥ የሚገኝ እንኳን አይ በጋጣሚ ለምጥ ምናምን ሊኖር ይችላል ሚላው ይሄ አጋጣሚ ናድር ነው አብዛኛው መለኪያ ፊትና እጅ ነው እንጂ ያም ከለከለ አይደለም ለሞት ይደውበታል አው ታይ ወልይ ማለት ወሐላፊ አባት ያባት በኩል የናት በኩል ምት ወልያ ይሆኑ ያ አባት በኩል ካላ ወከለው የናት በኩል ለኒካ ፍጹም አይሆኑም ካልተወከለ በስተቀር አዎ ደግ ማን እንደየቃል ካፊር ከሆኑ ቤተሰቦቿ ቃዲ ቤት ሸሪዓ ፍርድ ቤት ሄዳ ማሰር ነው ቤተሰቦቿ ካፊር ከሆኑ ሸሪዓ ፍርድ ቤት ሄዳ ማሰር ትችላለች አባቷም ደግሞ እንትና ማለት ደስታ እኩያዋም ይሆን ለኒካ መጥቶ ተስማምታ ጭራሽ አልጊሩ ያለ ከሆነ አባትም አያትም እንኳን ከሰላፍ ጊዜ ሄደው ማሰር ይችላሉ ይላል። ነገር ግን ይሄ መንገድ ከተከፈተ አስቸጋሪ ነው በአሁኑ ዘመን። ስለዚህ አባት እናትን አባት በቢዳት ከሊፋ በለጥ አባት ዳዋ ሊደረገ ይገባል። ምክንያቱም አባት ሚሳው ድር ብቻ ነው በአሁኑ ጊዜ ሰው የሴቱን ፍቅር ብር ደርቦታል መሰለኝ። ብር ነው ችግሩ። ብር ሳታመጣ እንዴት ይላል? ወይ ባክ ተማሪ አንቺ ይላል። ሰላካ ትምርቱ ሌላ ነገር ነው ስንገላቷ ነው ሞላው ግን ስለዚህ ይሄ አክታ ያቅምና ለዚህ ማድረግ አለበት ቶሎ ቢቃደኛ ከሆነ ተመዳር ነው አባት ባሁን ቢያን አባቱ ያለችው አባቱ ቶሎ እኛ ነው ለተባባ ሆነ ቶሎ ልጅ ተደረሰ ዲራ ቀኝ ታታመነታ ይሆነ ዘው ከመጣ ቶሎ ቢላ እንካ ማለት ነው አላዛ ጉድ ይባላል إذا أتاكم أن ترتم الدين وخلقها فذو إذا تكون في الأرض فتكون فترة سنة وساد كبير إذا لم يتعلم هنا وزي توجد أن تسلم الفطر الباجر وكونوا تفكرنا بضيك لك كلا أن تكلوا البضاء تيني عبدوان سيمر بقى تفار تيني فكر خياتا سيمر سيمر سيمر يبقى فهم على سيمر زمى تفار وأنا أقول لك الله أن رسول الله قال لا تنكون أي ما تستمر وتنكون جيت حتى تستأذنك قالوا يا رسول الله كيف إذنك قال أن تسكت አቡ ረዲየ ላሁ አንሁ አላህ መለከተኛ ይላሉ አይም ማለት ያው እዚህ ላይ አይም ማለት አስለን አይም ማለት ኢዳራ ሊለው ከወንድም ከሴትም ልጅ አገረም ቢሆን ፈጥን ቢሆን ይሄ ነበር እዚህ ላይ ግን አይም ማለት ፈጥ ጋለ ሞት ማለት እስታ አስተዳር አታ ተአማራ ያኒ ፍቃሪዋን በግል አንቺ የኛ እይ እዚህ በቀጥታ ፈጣለ ለንድሪሽ እንፈልጋለን ፍቃደኛ ነሽ ወይ አዎን ካላረክ መዳር አይቻለም እንጂ ለወልዩ ፍቃድ የለው አምር የለው ማለቱ በራሳ ለዚካ ፍጥር ማለት አይደለም ይሄ እዚህ ማበረታ ሌላ ማለት አበረታ ወላቱን ከውል ቢክሩ ደሞ ያገረደዋ አጣት ተአዛና ፍቃዷን ሳይቀበሉ መዳር አይቻለው قال يا رسول الله وكيف اذنها ፍቃዷ እንዴት ነው قال انت تسكت ذم لكنه አልጂ ተፈታሂ መናገር ምስታፈራለችና ፍቃዷ ምን ይሁን ዝምታ ነው ነው ذكر كونك جدنا أفضل يجد بلو مدار إسلام ويشيلون شافية وجهين ملال بركت نكاو مثل زناء هون ملال وانتظام وعيد شالب بالميلو يا أفضل أفضلنا أفضل كهونو حتى إنسان أكي مدام بالدرس مالك أكي مدام درس الشوان أكي مدام درس الشوان إجازة مدار كلنا وإنجي سأفضل يعني نكاو الشالي تأثران أكاركين هران ونبات شوان إلا بسيك عادن يكال هونك አቂ መጣ ማደረሰች ቶር ሲቃሪ ማስተዲዱ መዳር ይችላል አቡ ሁንት ሲቃ አይሻ ወደ ዘጠኝ አመት ምናምን ነበረችና ዲሮዋታል አላፈቀዷትም ይላል ወሰደው ልጅ ቀውሊ ተዓላ ወላቲ ኢስነ ለመሂድ ሚንሳብ ይርሰብቱ ፈይደቱ ሰላሳ ቀሹ ወላ ኢለ ለሂድና አይነ ሲጋሪ ይልና ይሄ ደግሞ እንደዛ ነው ይባለው ያው አባት ይዳረ ቢጥራት ነው ይለዋል አቂ መጣ ማደረሰች ሆነ ሲልጂ ማለት ያገረደው አቂ መጣ ማደረሰች ፍቃድ ማለትም አባት እና አያት መዳር ይችላል አጥመጣ ተደረሰች ታፈቅድ ማለት ነው እዝን ታደረገ መዳር حرام ሆነባቸዋል በረከሰል መዳር አይቻልም ይላሉ አዎ በመሰረቱ አይቻልም ግን ኒካው ዝና አይሆንም ግልጽ ነው ወዲህ ቃል ኢማሙ ሻፊ ወአትባኡ ራጂሁ ቀውሉ ግን አጥመጣም ተደረሰች ፉኩያ ተመጣላት ፍቃደኛ መሆኗን ወጣኝ ነው መሆኑን መጠየቅ አለበት አባቷንም ቢሆን አያቷን ሌሎችማ ጥራት አይችሉ ሌሎችማ በዚህ ይችላል ወንድሟን አጎቷን እና አባቷን አያት ብቻ ነው የገዛ አባቷና ያባቷ አባት ሁለቱ ብቻ يعني በእነሱ ነው ኪላፊ አለ ሌላ ወንድሞቹ አጎቶቹ አጎቶቹ ልጆችማ ፈጽም እነሱ ምንም ነገር አምር ይላቸው እንደሌላው ነው ፍቃደኛ ካለ ነው በጥቅሉ ያው ሰይብ ከሆነ ኢጅማአን ካለ ፍቃዱ አትዳር ልጃገረድ ከሆነች ራጂሁ ቀውል አቂ መዳረሰች ከሆነ ሳያስፈቅዷት አትዳርም ነው ባጭር ይሄ ነው ምንም አስኪላፍ ብዙ ቢለዋል ባጭር ሀሱ ይሄ ነው አቂ መዳረሰች ከሆነ ማስፈቀድም አያስፈልግም ለምን አቂ መዳም ካልደረሰች ሚዲረው ልልሃጀት ወልመስለሃ ነው በአደል ብሉግ ሚዲራት ልልሃጃ ነው ይላል ግልጽ ነው ያኒ አቂ መዳም ካልደረሰች ሚዲራት ልልሃጀት ፍላጎት ካላትና ለመስጠት ይበጃታል በሚል ነው ደግሞ የመፍቀድም አምር ይላል አጥማጣ ከተረፈት ምድራ ደሞ ለልሃጃ ነው ትዳር ተፈልገች ነው እንጂ መስታዋን ታጣለች ይናሉ አባ ለልጁ መጥፎ አይመኝምና ለዚህ ነው ለማወቹ እንትን ቢድራት ይችላል ሆኖም ግን መጥፎ የራሷ ነው ይናደም ለአባት መስሎት እሷ ታፈቅ በተገባች ነው ቢጃው ይወስ ይበላሽ ይችላል ይህ ማለት እንደፈለገች ዶራ ፈለገች ታግባ አባት አምር የለው ማለት አይደለም ማወያትም ይችላልች ከነገሩ እንትን ከሆነ ማለት ነው እሱን ሰው የሁኔታውን ማጣራት አለበት ምናልባት እነሱ ማይፈቅዱ እኮ መጀመሪያ ቃል ሳትገባ በፊት ሁኔታው መጀመሪያ ቃል ሳይጋቡ ነው ጉዳዩ መጣራት አለ አሁን እንደው መጀመሪያ ቃል ይጋባሉ አባቷም እንደሆነ ሳይታወቅ አያቷም እንደሆነ ሳይታወቅ በኋላ ችግር ይሆናል እዚህ እዛ ይዝረከረከባታል ነገሩ ቀድማ ቃል ሳይወጣት በፊት ሁኔታውን ታጣራ በውጭ እሱን ያጣራ የእሱ ችግር የለም ታይ وأنا عائشة رضي الله عنها قالت جاءت امرأة رفاعة القرزي إلى النبي صلى الله عليه وسلم فقال قلت عند رفاعة القرزي فطلقني فبت طلاقي فتزوجت بعد عبد الرحمن بن الزبير زبير زبير وفت الزين وإنما معه مثل هدوة الثوب فتبسم رسول الله صلى الله عليه وسلم وقال أتريد أن ترجي إلى رفاعة؟ قال لا حتى تذوق سيدته ويذوق سيدتك. قالت أبو بكر عنده وخالد بن سعيد بالباب ينتظر أن يؤذن له فنادى يا أبا بكر ألا أصل إلى هذه ما تزوج به عند رسول الله صلى الله عليه وسلم. اشتمل هذا الحديث على احكام عائشة رضي الله عنها من تلالج يا رفاعة القرزي مثل ما قالت شارك نريوزن الى النبي فقال كنت عند رفاعة القرزي نبركوني فطلقني فتاني فبت طلاقي طلاقين انت اللي من ترسى بسوست فتاني ايه بسوست مصطادي كينا لايكا جنب وردو لما وجه تكسس على لبات بسو عالمو تاسروا على ومينو مسلم كرسان سايدية بسوست مصطادي كينا لايكا جنب باندي كيزي يلا عبدو بسو تكسك على لبات بسوس بهيدات ليوري مشكلة مهتم النو وين بسوس فتان الجنة بميلو نو وين دمو يعني بهيدات بسوس فتان النا كذا بالا يا بسوس كذا فتان بهيدات مو هنا باندم للجنة الخالد ليلا بارس أتاعا ولا ما جمرات تشال الله فذا هو تبع عبد الرحمن ابن الزبير أجباؤني على يمكن هذا ما جمر بسوس فتة مشكلة باندم للجنة بالا وما زاب وين دمو بهيدات بسوس كفتان وده ما جمرات بالا لما ملص أمنت مشكلة فجارة عندنا كما جمرة كفتة سوي إدوام عليك ولا سنة ليلة بار معذبات ثلاثة أسوم الجناينس أربعة سنة مفتاح خمسة سنة كفتة إدوام عليك أربعة مفتاح تحت عمالنا يوم جمرة بار فتوار بس هو فتوار ما دي سو صار يعاقب سو قد ما دس أي شارم فإن تلقى فلا سعيد له من بعده حتى تنكي هذا وجن غير عبد الرحمن بن الزبير قادر الشيء نبر وإنما ما أومي سعود بتسمع يا سابتي توجي والله أبد جل سنجوت ياكي يا الله السوق على بيسوي بس يستوي عند نفس يعني من دونه ظرفنا يعني قيلة عند ذي الكتانة كربا إلى مارسنا وقيلة ذكروا كثير من مارسنا متفسرون وقيلة بذات ياو يا مرجلا إن سيروا بتام أنا سانو أتكنا إني هم لمارسنا إيه إذا ما استمر الكتارة جد نوا إيه جد الكتارة كم بس أي مت كم ما إن عن جبجاري كون ما تيجي إن جينا تكيرين لو من ألبار إن دي كارون بدي فينو من ناكر إن جينا سيروا ذي الكتارة تكيرين لو مثله بس يستوي يعني انت هنا نو يعني ذكروا يا وايكم وما رسوا انا منك القرب يمنا فتبسم رسول الله درس يقولوا ليه نقر فقط تسجيات وقال تريدين ان تلت الى الرفاء وده ما جمرا وبالك لن لما ملس السوق اتناف قشان رسلني على الوال لا ايكتال وقتا تزيك سيلة يا فاتا وما تعلموا حتى تزيك سيلة ويزوك سيلتك ما روسات كمشي ما روسي سايكم سايكم انت شيء اشي نقول له دينا ولي ايدو بليه دينا نبال ما روسي وكيلة أسيلة ما رأي أو لذة الجماعة وبزية تفسر الآن وكيلة تنسي تنسيم كذا جنانيا لما رأي أي هو كبوتانه فتيكم يتعلق فإذا لم بتنسيم لاندم بزية كذا جنانيا ثلاثة مجا جوالا وبعد لما جمر على تونا لش بما رأي أو فبس أتى عيسى سئلت ما هو السئلة ما رأي الجماعة قال قالت تلذي لما جمر أو بعد بسوس كفتات لو لسنا ولا سنا أستوجا كمان سالي جبا أمس مصر تاتاما لا يتشال كذي وسأندو من دنو يعني يا فتوات الجمالك عند الفرد ولا سنيا إيه سوني خالي أسبب سو سنيا أكثر الجنايات بس أكثر ما جنايات لا هم كذي مثلا درسوا مثلا في الأربع جنايات شوينا أي شيء أتى ذكروا انتشار هونو خالد جنايات أتشال لبنا مثلا مرة ولا إيه سما الله هيدنا سبحان الله قالت وأبو كذار أبو سوف فتوات إجاس يا ألفون عند ذا قالوا لنا لا تحليل ميبان نكار بحديل ميبان نكار بس هو تاندو فتواتا لسو حلال بسمون لك بلو آندو جزء سنجي عقباتنا يفتاتا ربيع يتشار من ذلك قالت وابو بكر عنده وابو بكر سيديك نبي أتقب نباريه ستة يستيتيا أفيد دفارنا تاك رضي الله عنها وقال ابن سعيد في الباب برنو قوم ينتظر وعند الياس يفضل لك زي أخذك إلى برنو قوم ليك باو يال فنادى ترى خالد ابن سعيد يا أبا بكر ألا تسمع إلى ما تجيب رسول بس أصاب مثل ناقرة وش سوى الله يدي ذلو ألا تذكر نعم النساء نساء الإنسان لأن يعنى حياة من أن يتفقنا في الدين إيشي يا وكاني كاديت يتعيز نقرنا يا وهينا مالت نبر الزين حتى تزوكي مالت واو ثلاث أجل نقرا لك متدلبين يعني ذكروا إنسان ألهونا منا القربة من آي يا أما فهم ثلاث من هذا أجل يعلهونا مالت القربة كالزادرة ما تبقى على لبنا من جمال تشعر مالت يا فيسنا وكمو مالت ساري لو تصور على قرار بما ساعته بما من نسو بلاو خالف اندوا زادة ربوتا سبحانه ها ማጀመር በሚታወቃላ በሚታወቃ አጋጣሚ ሊሆን ይችላል አጋጣሚ ወይም ቂላ ይሄ ብዙ አላረካተም አንሷት ነው ምን ነገር አለ ምን ተባለ ወቂላ ክራስ ላይ ተባለ እሷ ያው ኖርማል ይመስላል አጋጣሚ ነገር እኮ ነው ይሄ በሁለት መልኩ ተከታታይ ይላል አንድ በሲር እንጂ ማፍዘዝ አለ ይላል በሲር በጣም አይነተኛ ነው ይላል ጣላስ ያለ ሲር ይዳራ ያስከታል እንትን እንጂ ፈዛ ያደርጋል ሲር በጣም አይነተኛ ይበዚህ ተስካል ይላል መዳኝ ግሩቃት ያስከታል ሁለተኛው ደግሞ የተፈጥሮውና አላህ ይጠብቀንና የመጨረሻ በቃ ክራ ምንም ነገር ፈልገ ሲል በቃ የለም ይሄውና የመጨረሻ አላህ ይጠብቀንና በቃ ማፍዘዝ ተመላ ይለው ነገር ሶስተኛ ደግሞ በጊዜ ዲካም በሆነ ሲቲ ወይ ሴቶች ይለያል ይላል ሴቶች ይለጅም አለ ይላል ወይ በበሽታ ምክንያት ብዙ ሲሰከም ብዙ ሲበዛበት يعني የምግብ ማረነው እንዲገርም የሚያፋፍ ምግቦች ያጥሩት ይሄ ነገር ተከተተበታል ለዚህ ተብለ አመድ ተጠበቀ ይላል سبحان الله عجل عمر في الدنيا سنه يا ور يا عمد اراتو كيف لو راتو تستميال ويم كرام تموقت بسوبت ليون يسلال قزقزا يقبل ويم قزقزا بسوبت موقت يقبل بمعنى ود اراتون عمد درس اراتون ورات اراتو كيف لا ورات معناته صوت ما ربي خريف سايك الشتاء ان الذي كان الله فلو تو قليل بك الشتاء يفتح هذه الشريعه دي لا سبحان الله عجيب አነ ተል ማሪክ ረዲየላሁ አንሁ ቃል ሚነ ሱነቲ ሚናላ ለዚህ ይጣቁ ለማውስ ከዚህ አጋጣሚ ተናገሩ ነገር ቢኖር ኢስቲግፋር ማዘር ወይ ቁወታ ኢላ ቁወቲ ፍስቲር ለሃዛ ቁወተ ጅማ ማለት ወከዛሊከ ያኒ ዱዓ ያኒ ወመሲና ቢቁ ቢስማ ወቁዋቲ ወሚን ዛሊከ አልኢማ ለሁሙል አስማ ወወከዛሊከ ያኒ ወወሲቃኑል ሁዱል ያኒ ያአሳ ሲጋውት እንዲሁም ደሞ ያበሬ እንትኖች ማለት ነው እንትቦች መዳኒት ናቸው ይላሉ ለማውስ ይናገራ አጋጣሚ ይለኛጋጥሞ ሌላም ሌላም ነገር ነገር የሚያፋፍ ሁኔታዎች መብላት ያስፈልጋል ይላል እና ዘይ ጋሊካ ሆነ ነው ኢስላም ያው ይሄ በጣም አስተምሯል ወና ሲም ማረደላው አንው ቃል ይነስነት ኢላ ተወጀል ዚክራ አረሰይ አቃል ኢላ ሰላተ ወመቀሰ ወዳ ተወጀል ሰይ አቃል ኢላ ሰላተ ወመቀሰ ታለቡ ኢላብሎ ሲክ ለቁ ኢና ነሰረፋው ኢላ ነብይ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ ከሱና ይቆል ሰሃባው ይነስነና ማለት ኡኩም ረፊ ነው ነብዩ ቢሎታል እንደ ተባለ ይሄን ነገር ራእያቸ አይናገሩትም ከነብዩ የሰሙት ያውቁት ነገር ከሌለ ማለት ነው عند الجمهور له حكم الرسول الرسول بيروالو عند الذي بيرو ابو قلابه بيفلق انس وذلك النبي بيروتال ما علت استلاله قالوا للذي انس بن رضي الله عنه قال من السنه اذا من سنه الرسول من سنه المصطفى من سنه هذه الشريعه سويو ما انه رجا غرت عامتا مجمرا فت سيت علتشو قامت اقام عندها سبعا الساغا سبع تقن يقوي ثم مقتن يا لك في يا ما ለተራው ከዛ ፈጣን ቢጀምር ወይ ያስቲው ዳሄዶ ማዞር ይችላል ወዳ ተዘወጀ ሰይባ መጀመሪያ በነበረችው በሰይባ ላይ ተዘወጀ አቃመ ኢንዳሃ ሰላተን ثم فقام ይሄ ትልቅ እንግዲህ እስላም አስተምሮን ማለት ካንድ በላይ የሚያመጣ ሰው የሚመለከት ነው يعني ዚክራ መጣከውን በሰይባ ሰባት ነው ይውላ አን በተከታታይ ይላል ለምን ሶስቱ ቀን እንግድነት ነው ሌላው አራቱ ቀን ስቴቲያ ከናት ካባ ሰለይታ ማስተላለፍ ይላል ሌላው ደግሞ ከሰኞ ጋር በጣም ታፍራለች በጣም ይስማታል እንግዲህ በተቀራራቢ 2 3 4 ቀን ሲያድር ከሳ 7 ቀን ሲያድር በቃ ትግባባዋለች ካላስ እንግዲህነትን ያልቀላታል መጀመሪያ ከቤተሰብ የተለየች ሁኔታ ወደ ዘመድ ሲበነበረው ያ ሁሉ ይወገድላታል በተከታታይ 7 ቀን ይላል እስላም አይሰማም ያጂብ እኮ ነው ቤተኛው ሃይማኖት ይሄድ ይላል ያ ጀማ ወላሂ አዚም ቤተኛው ነው ተመከ ከዛ በኋላ ለተቀሩት ሴቶች ያካፍል በቃ ካላስ ከሳም ጀምሮ አንድ ቢሎ يستعي ثبات اي قطر من ذيها واذا تزوج سيب تزوج فونا مجمرا سيب ينبرونا سيب تزوج لسا سوس قال لي ليجي الله ينجز النتوان ما لذي ام سلمان تزوجوا من هالو ليس لك على اهلك هواء ان سبعت لك سبعت للنساء ويعني مرضى سطوة سبعت لما سكتا يجرد سبعت لما سكتا يجرد بانك متكاتر كلش دليلون سبعت كل قداء مفر عليك على ذا سوس كان عنشينو خالق اقا لا جزيز مجرد لو اكمر رطوات الان ስለዚህ ይጎረ ሶስት ቀን ይደርና ሌሎችን ተራ የመደበኞችን ይቃጥል አቃም እንዳ 33 ቀን ያቺ ከዚህ ወዲህ እዛ ዓለም ለምዳለች ብዙም አድርጎ ዝነመም ችግር የለም ሶስት ቀን በቃታ እንግዲህነት ማለት ሰው መቀሳ እንደተቀሩት ያካፍልላ እንዲሁም ሰፈር የሚወጣ ከሆነ ደግሞ አጋጣሚ ሁለት ሴቶቹን እተሰም ሴቶች የሆነ አካባቢ አንድ ቦታ ካሉ ሰፈር የሚወጣ ከሆነ ኢጣ ይጣልና ኢጣ ይወጣላት ይዘው ታነብይ እንዳደረጉ አይሸባጅ እሱም ተናግረዋለች ማለት ነው ያው እንግዲህ በተራ ማደሩ ግድ ነው። እንግዲህ ያው ሰዓቱን ምኑን ለዚህ ተሰጣል 24 ሰዓት ለዚህ ተሰጣል ተሆን ለዛችንና እንደዛ 24 ሰዓት መስጠት አለበት ይላል። በዚህች ሰዓት 5 ደቂቃ 10 ደቂቃ አታድሞ ለዚህ መስጠት የለም ወንጀል ይሆንበታል። መክፈል ይዘዋል ቀዳኡን ይላሉ። ለዚህ ተሰጣል ምናልባት በጣም ታማ ወይም ሆነ በጣም እንግዳ መጥቶ የተፈለገ አጋጣሚ ከሆነ ያቺ አስፈቅዶ ማድረግ የዚችንም ተራ ጊዜ እንደዛ ያቺን አስፈቅደ ይችንም ጊዜ ይችን አስፈቅደ እንደዛ ማድረግ ማለት በትክክል ማድረግ ትልቁ ችግር አሁን ሁለት ምስት ማምጣት በዘመናችን እንደ ትልቅ ሙሲባ ሆኖ የታየው ይመስላል። አንደኛ ወንዶች በትክክል አያስተዳድሩ የሆነ ችግር አለባቸው። በቃ እንዳው ጭራሽ የስንት ልጆችን እናት ስትው አረጋታል። በዛ እንግዲህ ስታል ይሰማታል። መጀመሪያም አለማወቅ አለ፣ የተፈጥሮ ኃይል አለ። ስለዚህ ልጆች ደርሰዋሉ። በቃ ካላስታ አብዳ ልጃን ሰው ለመግደል ታስበን ለማስገደል ማለት በትክክል አስተዳደር በትክክል አንዷ እንደምትወድ ለአንዷ አትገባል። ውዴታው በግል ይሁን። ስለዚህ ሁለት ሰዓት እንደምትወድ እንዳውም እንዲዋደድ እንዲከባ ማድረጋል። ዋናም ያፈጃጃቸው መጀመሪያ ማን ነው? ባልዮ ነው። የተልካሳብ እንዲ ሮጦ በአንዷ ተናቱ ያመጣና ከላስ ኢታትና እንደዛ የከነት ይገባር ላይ ይጠብቃል። ስለዚህ ይሄ ፍትህ ነው። በትክክል ኢዛ ካን ደረጁ ራታን ፈዘልቀት ማበይነውማ ደግሞ መጎሽቁ ማይ አንዱ ጎኑ ሞቶ መልቀም ይመጣል። የለገመ ከሆነ በሁሉ ነገር በሚንበሚን ምናልባት እኩል ማድረጉ የፍቅር ሁኔታ የመውደድ የውስጡ መውደድ ይሄ የምርጫ በአቅሜ ባለ ነገር በማሳቁ በማጫወቱ ከሳም ጋር በመገናኘቱ እኩል አድርግ ነው የተባለው ለማወቅ በአባውድ ነገር በቃ እኩል ማድረግ አለበት። በአልባሳት በቤት በማነጋገር በሁሉ ነገር ካልፈቀደች በስተቀር አንዷ ለአንዷ የሚለየው ነገር አለዛው እኩል ማሳደር አለበት። ስብሓንላ ኢስላም ይህን ፍትህ አስተምሯል። እንዲህ ቢሆን እኮ ሴቶች ወላሂ ቅራትም ሊኖርባቸው ፍትሁ ይገዛቸው ነበር። ነገር ግን ምን ያደርጋል እሷም እብድ እሱም እብድ ሁለት እብድ ያብዱና ሀገር እናሳብቃል። ካለሙ ቂላብ ለውሲድ ለቁል እና ስራ ፈቅደ ነቢ ይህን ነገር ሀዲስ ወደ ነቢዩ ሌ ስታ ብዬ ነበር። ያው እንግዲህ እነሱና ማለት ሁክሙ وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لو ان احدكم اذا اراد ان ياتي اهله قال بسم الله اللهم اجرني من الشيطان واجرني من الشيطان ما رزقتنا فان يقدر بينهم ولد في ذلك لم يضره الشيطان ابدا اسلام من النجر كيف ينام قطمن ذكر قمطوال للجوتش طرو الناس مرت الله تعالى عالموت تخيلوا جنسا فيكم طرو زر طرو دين الله طرو مالتنو شبيدي ولا طرو ወመት አፈራለት ይትባል ዝብሎ አይደለም እንደዛ ምረጥላችሁ ይላል። ከዛ በኋላ ደግሞ መርጣ ካመጣ በኋላ ሆኖ መስፈር ተማዛ ማለት ነው። ከዛ በኋላ ሀቅ ነው ሀቅ ነው ሻም በሚቀር ሰዓት የምትለው ነገር ለልጆች ካላችሁ ሀቅ፣ ለባለቤቱ ካላችሁ ሀቅ፣ ለአንተ ካላችሁ ለጠላቶቻችሁም ደግሞ ከምታደርጉት ወይ እሱ መከራከያ ከምታደርጉት ከምትጠቀሙ ሲልታ አንዱ እንዲህ ይላል። አላህ መልካም ዘንድ እንባክላው ሩት ለአን አለ እያንዳንዳችሁ ኢዛ አራደ በፈለገ ጊዜ አያቲ አል ቤተሰቡ ለመምጣት በፈለገ ጊዜ ቀብለል ጅማዕ ይውታል። ቃል ብስሚላህ በአላህ ስም ይህን አደርጋለን። አላህም ጀንነት እኔንም እሷን ከሸይጣን ጠብቀ ምን ጊዜ ህይወታችን በሙሉ ወጀንቢ ሸይጣን ማለት ያዘዘካል ይሄን መገናኘትን ወይም ወደፊት ከዚህ የሚሰጠን ርዝቅ ማለት ልጅ ማለት ነው። ይሄንን አሪቀው ሸይጣን ብሎ ቢል እንዲህ ብሎ ከተገናኝ ፈኢነ ይቀደር በን ወለዱ በዝግነት ልጅ የተወሰድ ይለውል መገናኘቱ አይወስንም ነው የአላህ ትእዛዝ ይኖርበት ነው። ስለዚህ ብሎ ፈኢነ ይቀደር በን ወለዱ አሉ። ስለዚህ ስንቶች አገቡና ሳይወድ ግን ሳያገብ ይቻሉ በአላህ ትእዛዝ የአላህ ፈድል ነው። በል እንዳሁም ልጅን ሂባ ነው ያለው አላህ ووهبنا له إسحاق قال له الله يهب لمن يشاء إناثا ويهب لمن يشاء الذكور أو يزوج ذكره إناثا ويجعل من يشاء عقيما لهبة لله سبحانه والله إني كبت إن دامت إن دامت إن دامت سبحان الله من أرغانه عنه من ياتين نقر بيش نقر مبكر كم جاء الله تحيني فابركا فابركوا إيه الكب وليس سياوتا سبحان الله. سنزي فقال ما إن فإن يقدر بين ولدون في ذلك لن يدر الشيطان أينك أبدا الشيطان أينك أو مالك قيلة ሲወለድ ጠቅ አረጋቸው ልጆች ጠቅ አያደርገው ይሄ እንኳን አይቀሬ ነው። ኢሳና ማርያም ሲቀርብ ሲወለድ ጠቅ ማያደርገው ሸይጣን የለም ይላል። የትኛውም ልጅ ሲወለድ የሚጮኸው ሸይጣን ጠቅ አድርጎ ነው ይላል። ኢላ ምን ኢሳ ብኒ ማርያም ኡሚ ሱስሚቀር ማሚ መውሉድ ይውላዱ ኢላ መሰው ሸይፈስተይ ብሳሪከ ኢላ ማካነ ምን ኢሳ ብኒ ማርያም ኡሚ ለምን ወኢን ኢዝዋጅ ሮዘቢ ያለ ሸይጣን ጅብሪላ ፈተቀበለ ረቡሃ ዘቀብል ሀሳን ይለው ወቂለ ምንድነ ኡመት ሲሪያ ምትባል አለች ሳ አትነካው وقيل يعني إدريه الأيقظ أخره فتوصل لي أساسه لما لا تتكاره إزاي بسهل تتكفل عينه وغلما بسا يا مونا يهم علي الله إجازة كذلك يجعر أي سفاة إيهن ذكر بله فأنا بيسون متكار بكاه هنا إلى إيهن ما تلكه الشيطان سبحانه بذكره تبطمنا كبار بذكنا إن الله سبحانه أبتع منهم إن سيادة من الأرض عند كل شيء بمثل راس سرا يسور غمر متألسة ومسارة بقول بسعيدا لن بذكره يكعك يعني وين دمو للشعب الذي فيها بعدها بهنا وين خلوة السامة عدر بدل تفتادها مدنية وين دمو